ما كان للمشركين أن يعمروا مساجد الله شاهدين على أنفسهم بالكفر أولئك حبطت أعمالهم في النار هم خالدون. إنما يعمر مساجد الله من آمن بالله واليوم الآخر وأقام الصلاة وآتى الزكاة ولم يخش إلا الله فعسى أولئك أن يكونوا من المهتدين. أجعلتم سقاية الحاج وعمارة المسجد الحرام كمن آمن بالله واليوم الآخر وجاهد في سبيل الله لا يستوون عند الله والله لا يهدي القوم الظالمين. ما كان للمشركين أن يعمروا مساجد الله شاهدين على أنفسهم بالكفر النزي طاوتاويان وإما أقاري لهون وغنوش راساتشو براساتشو لأي كافر موهناتشون إيما سكرونا إيا رقاقتو يا الله المسجد وش ما نسنا ما سواب أي قباتشو ميلا مالت من دنو بمكة كوابية نبروت كافر وش يا كعبة يا أكبر وجهنا السبابري وجه مهنا تشون ديت لك زنا أدرجو يقرأ ربنا نبرنا يهتكم نجراي قطرن بمالت ودك لي أرجع باتشون أو مالكنا نا يه متى بدر مكنياتو يبدر لتا يتمار ركوت مركون يج بس هوا وجه سوى كسو بطلع ينري أنا بيجو كرب بطلع سوى وجهنا برو تندي نعبا في عدود أنت لك مو أنا بيجو أقوتهنا هندكنا بنا بيجو لا يزمت هندز توهنا لك እንደ አይኒ ብላይ ያሉ ሲወርፋቸው እና አሊ ኢብኑ አቢ ጣሊብ እናንተ ለምን ደካማ ጎናችንን ጥፋታችንን ብቻ ታንጠባርቃላችሁ እኛም እኮ ብዙ ዝና የሚያስመዘግን መልካምና ቅዱስ ተግባር አለን አሉ ይባላል ሊከራከሩ አባት ምን አላችሁ ሲሉ ግዜ እና ናሙሩ መሳጅደላህ ያአላህን መስጊዶች እና እንጻለን ይሄው ካባን አንከባክበን አጠብቀንና አክብረን ያዝነው እኛነን እዘምዘሙን እየን እንዴ እየቀዳለ ሁጃጅ እና ዲላለን እንግዲያ እናስተናግዳለን ረሰንቱ አሉና መደርደር ጀመሩ ማለት ነው። ይሄ ግዜ አላህ Subhanahu Wa Ta'ala ይሄን ሁሉ መታረቁት ታዲያ በሽርክ ላይ ሆናችሁ አይደለም ወይ አለና ማካነሊ ሙሽሪኪን ለሙሽሪኮች ታይገባቸው ማያምሩ መሳጅደላህ ያአላህን መስጊዶች ሊያንጹና ሊያሱ ሻሂዲን አላ አንፉሲም ቢልኩፍር በራሳቸው ላይ ካፊር መሆናቸውን በተግባራቸውም ሆነ በቃላቸው እየመሰከሩ እንደገና ካባን መንከባከብና መጠበቅ እንደ ትልቅ ነገር አድርገው ሊቆራሩበት አይገባም። ولائك حبطت اعمالهم نسوا هون يمكوبتنا يمكوراروبت ملكام سرا علن بينهم انكو يزي عينت مشركوش بني زندا سراچو كنتو تدرغو تسرزوباچوال وفي النارهم خالدون انا بزي بطفاتاچو مزابيا بجهنم سات است زو تاريوچ اندميهونو نو بمالت مرس سته مالت نا خير سراوچ يمياغلغلوت بايمان لا يتمسرتو سيسرا نو انجي ان انتما مشركوش هناچو ያውን በመሽርክነታችሁ ሳታፍሩ እየተቆራራችሁበት በካፊርነታችሁ ራሳችሁ እየመሰከራችሁ ለምሳሌ እንግዲህ በካዕባ አካባቢ ሲጠውፉ ለበይክ اللهم ለበይክ ላ ሸሪከ ለክ ተምሊኩ ወማመለክ ኢሉ ነበር በአደባባይ ለአንተ አጋር የለህም ብቻኛ የሆንክ ጌታ ነህ ዳሩ ግን አንድ ውስጣዊ የሆነ አጋር ይኖርሃል እሱና በስሩ ያሉትን ህዝቦች አንተ በበላይነት ትገዛቸዋለህና ትቆጣጠራቸዋለህ ይላሉ ለታወቶች ያጋርነትን ያውጁላቸው ነበር ማለት ነው። እንደገና ጧዋ ባረጉ ቁጥር በእያንዳንዱ ጧዋ መደምደሚያ ላይ ለታወቶቹ ይሳለሙ ነበር ይባላል። እና እንደዚህ ያደረጋችሁ በተግባር ሽርካችሁን ያንጠባረቃችሁ እንደገና ካባንኛ እንከባከባለን እንገነባለን እንጠብቃለን ብትሉ አይቆጠርላችሁም ስራችሁ ውድቅ ተደርጎ በጀሃነም ውስጥ ለዘላለም ትኖራላችሁ በማለት መልስ ሰጠ። إنما يعمر مساجد الله ያአላህን መስጊዶች ማስዋብና መንከባከብ የሚገባው ማን አመነ ቢላህ ባንድ አላህ ብቻ ያመነው ወገን ነው። ወልየውሚል አኺር በመጨረሻም ቀን ሙቶ በመነሳት ማለት ነው። አንዱ ደግሞ የኩፍራቸው መለኪያና ማረጋገጫ ሙቶ የመነሳቱ ጉዳይ ነበር። መንዩሂ ለኢባሙ ወይሄረሚም ሰው ተሞተ አጥሙ ተረገፈና ተበሰበሰ በኋላ ማን ነው እንደገና ብትባሽን ሰው የሚያረገው ይሉ ስለነበር የእንግዲህ በግልጽ ካፊርነታቸውን ማወጃቸው ነው። እና እናንተ በባስ አጣሙ በባስ ማያምን ሰው ደግሞ የሰራውን ቢሰራ ተቀባይነት የለውም መስጊዱን መንከባከብና ማስዋብ የሚገባው በአንድ አላህ በመኖሩና በብቻኝነቱ በጌትነቱ የሚያምነው ወገን ነው። እንደገና ደግሞ በመጨረሻ ቀን ከሞት በኋላ መነሳትና መመንዳትን የተቀበሉና ያመኑት ወገኖች ነበሩ የመስጊዱ ሐላፊ መሆን የሚገባቸው ይላል። ወአቃመ ሶላት እንደገና ደግሞ ለጌታቸው በቀን በተለያየ ሰዓታት የተደነገጉትን የስግደት ግዴታዎች ቀጥ አድርጎ የሚያከናውነው ወገን ነው። ወአተ ዘካት ግዴታ ምጽዋቱንም የሚለግስና የሚከፍለው ነው። ወለም ይخشى الا الله ከዛም በላይ ደግሞ ከአላህ በስተቀር ምንንም ማንንም የማይፈራው ነው። ሙእሚን ትክክለኛ ሙእሚን ከሆነ ካንዲ ከአላህ ከካሊቁ በስተቀር ማንንም አይፈራ። እናንተ ግን እንኳን ህይወት ያለውን ቀርቶ ድንጋውን እንጨቱን ይጎዳኛል ይረዳኛል ይያራጩ የምትርበተበቱና የምትበረከቁት ምኑ ኸይር ስራ ይኖራችኋል? በእኔ ብቻ የሚያምንና እኔም ብቻ የሚፈራ መሆን አለበት ነው የሚለው። ፋታ ኡላኢካ ይኩኑ ሚነል ሙህተዲን። እና እነዚህ በእኔ በጌታቸው የሚያምኑና በመጨረሻም ቀን ያመኑ ስግደታቸውንና ዘካታቸውንም በሚገባ ያከናወኑ የሆኑት ናቸው ከትክክለኞቹ ወገኖች ለመሆን ተስፋ የሚኖራቸው። እነዚህንም ተስፋ ነው የሰጣቸው ማለት ነው። ምክንያቱም ከዚህም ሌላ ማሟላት የሚገባው ብዙ ነጥብ ይኖራልና በመሰረቱ እነዚህ ናቸው ትክክለኛ መንገድ አግኝተዋል ለፈላህ ይበቃሉ ተብሎ ተስፋ የሚሰጣቸው እንጂ እናንተማ ምኑን ይዛችሁት እንደዚህ ትከራከራላችሁ አላቸው ማለት ነው። አጃልቱ ሲቃየት አልሐጅ ወኢማረት አልመስጂድ አልሐራም። ለመሆኑ እናንተ ሽርካችሁን አንግባችሁ ለሐጃጆቹ ውሃ እያወጣችሁ ተዘምዘም ማደልና ማጠጣት እንደ ትልቅ ጀብዱ ቆጠራችሁትን? እንደገና የተከበረውን መስጂድ ካዕባንም ማነጻችሁና መገንባታችሁ ይህ እንደ ትልቅ ነገር ተደርጎ ትደነፉበት ጀመርን? ከመን አመነ ቢላህ ወልየውም አልአኺር። እና ለሐጃጆች ውሃ ማጠጣት እንዲሁም ደግሞ ካዕባን ግንቡን ብቻ መጠበቅና መንከባከብ በአላህ እንዳመኑት ሰዎች ተግባርና እንደገና በመጨረሻ ቀን እንዳመኑት ወገኖች እንቅስቃሴ አድርጋችሁ በመቁጠር ተፎካከራችሁበትን? ወጃሃደ ፊ ሰቢልላህ። በተጨማሪም ደግሞ የአላህን ዲን ለማስከበር በአላህ መንገድ የሚታገል እንደሆነው ሙእሚን እናንተ የምትወዳደሩ ነው? እንደ በዚቹ ስንኩል ስራችሁ ላይስተውነ ኢንደላህ። እነዚህ ሁለት ወገኖች በአላህ ዘንዳ በምንም አይነት አይስተካከሉም። እናንተ ይህ አይነት ስራ ከሙእሚኖች ጋር ያሰልፈናልና ያወዳድረናል ብላችሁ ብታስቡና ብትሞክሩም እንኳ በእኔ ዘንድ ግን ይህ ሰማይና መሬት የተራራቀ ነገር ነው። የሙእሚኖች አቻና ወደረኛ ልትሆኑ ጭራሽ አትችሉም ማለት والله لا يهدي القوم الظالمين الله بدلኛنا ግፈኛ የሆኑትን ወገኖች የፈላሁን መንገድ አይመራቸውምና ሽርኩንና ኩፍሩን ያልተወሰው የፈለገውን ነገር ቢሰራ የፈላሁን መንገድ አላህ እንደማያሳየው ነው ይላል። እና እንግዲህ እዚህ ላይ ይሄ አባባል ባሁን ጊዜ ሙስሊም ነን የሚሉትም ሰዎች ብዙ ጊዜ የሚሳሳቱበትና የሚታለሉበት ነው። የተውሂድን ነገር እንደቀላል ወደ ጎን ይተውና የተለያዩ እንቅስቃሴዎችን እንደ ትልቅ ኸይር ስራ በመቁጠር ይህንን እየሰራን እኛም ነጃ እንደማንወጣ ወይም እንደ ተሳሳትን ያደርጉናል እያሉ ሙወሂዶችን የሚተቹ አሉ። አላህ የሚለው ተውሂድ ከሌለ ሁሉም ነገር የለም ነው። ተውሂዱ ጤናማ ካልሆነ የሰራውን ስራ ብትሰራ ዓለምን በሙሉ ብታገለግልም እንኳን አልቀበልህም ውድቅ አደርጋለሁኝ እያለ ነው ያለው። ምክንያቱም በመስጂድ አልሐራም ደረጃ እንኳን መስጂድ አልሐራም ማለት ቀላል ነገር አይደለም። እሱን የሚያንጹና የሚጠብቁ የሚንከባከቡ እንደገና ሐጃጅን እየተቀበሉ የሚያስተናግዱ ማውዘምዘምን እንዱ እያወጡ እንዳሁኑ በማችን ሳይሆን በገመድ እጃቸው እስከሚላድ ድረስ በብዙ ሺህ የሚቆጠርን ህዝብ ለማስተናገድ በገመድ እየጎተቱ ነበር የሚያወጡ። ያን ሁሉ አድካሚ ስራ እየሰሩ ኢማን ባለመኖራቸው ብቻ ያን ሁሉ ውድቅ አድርጌባቸዋለሁ። ያንዲ ሙእሚንንና ሶላቱን በሚገባ የሚሰግደው ዘካውን የሚከፍለውና ጂሃድ የሚያደርገው ሙእሚን አቻና ወደረኛ ልትሆኑ አትችሉም ተውሂድ እስከሌላችሁ ድረስ ውድቅ አድርጌዋለሁ አላቸው ማለት ነው። እና መጀመሪያ ተውሂድና ኢማን ካለ ማንኛውም ስራ እንግዲህ በዛ ላይ ተመስርቶ ዋጋ ሊያወጣ ይችላል። ተውሂድ ከሌለ ግን መሰረት የሌለው አየር ላይ የተሰራ ቤት ማለት ነውና እንኳን ልትወዳደሩ ቀርቶ የነጃውን መንገድ አቅጣጫውንም አላያችሁትም እና አላገኛችሁትም በማለት ተስፋቸውን ያስቆርጣቸዋል ማለት ነው። الذين آمنوا وهاجروا وجاهدوا في سبيل الله بأموالهم وأنفسهم أعظم درجة عند الله وأولئك هم الفائزون يبشرهم ربهم برحمة منه ورضوان وجنات لهم فيها نعيم مقيم خالدين فيها أبدا إن الله عنده أجر عظيم. እና እነዚህ ሁለቱ ቡድኖች አይስተካከሉም በሚልበት ጊዜ እንግዲህ ልዩነታቸውን ደግሞ በተሻለ ሁኔታ ሊገልጸውና ሊያብራራው ነው። አለዚነ አመኑ እነዚያ በጌታቸውና በመብቱ በአንድነቱ ያመኑ የሆኑት ወሃጀሩ እንደገና በእምነታቸው ሳቢያ ከጥላቶቻቸው በሚሰነዘርባቸው ጥቃት ምክንያት ቤት ንብረት አገራቸውን ትተው የተሰደዱት ወጃሃዱ ፊ ሰቢልላህ በአላህ ደግሞ መንገድ የታገሉት የአምዋሊን በገንዘቦቻቸውና ወአንፉሲን በነፍሶቻቸው ማለትም ዲናቸውን ለማስከበር ገንዘባቸውንም ነፍሳቸውንም ሳይሳሱ የሚፈልግባቸው ሁሉ አስተዋጽኦና ምስዋዕት የከፈሉት አዘሙ ደረጃተን ኢንደላህ በአላህ ዘንዳ በማዕረግ የላቁና የደነቁ ማለት እነዚህ ናቸው። ወኡላኢከ ሁሙል ፋኢዙን የመጨረሻ ዲልና እድል ባለቤት የሚሆኑትም እነዚህ ብቻ ናቸው በማለት ያረጋግጣል ማለት ነው። ይበሽሩሁም ረቡሁም ቢረህመቲ ሚንሁ እንዲህ አይነቶችን ታጋዎች ጌታቸው ከሱ የሆነን ርኅራኄ እንደሚቸራቸው ያበስራቸዋል። ወሪድዋኒን ውዴታውንም እንደሚያጎናጽፋቸው ወጀናቲና አትክልታማ የሆነችውን የዘላለም ጸጋና ደስታ የተሞላባትንም አገር ሊያወርሳቸው ቃል ይገባልና ያበሽራቸዋል። ለሁም ፊሃ በዛይ በጀነት ውስጥ ለእንዲህ አይነቶቹ አማኞችና ታጋዎች ነዒሙን ሙቂም ዘላለማዊና ቋሚ የሆነ ጸጋ አላቸው ይላል። ኻሊዲነ ፊሃ አበደን እና በዚች አይነቷ ጀነት ተገቡ በኋላ ለዘላለም ያለማርጀትና ያለመሞት ኗሪና ዘውታሪ ይሆናሉ። ኢነላህ ዒንደሁ አጅሩን ዐዚም አላህ ሱብሓነሁ ወተዓላ ለእንዲህ አይነቶቹ ወዳጆቹ በሱ ዘንዳ ከዚህም በላይ የከበደና የተዘራረበ የሆነ ምንዳ ይኖረዋል በማለት ለሙእሚኖቹ ያለውን አክብሮትና ወደፊት ያዘጋጀላቸውን መስተንግዶ ገለጸ ማለት ነው። يا ايها الذين امنوا لا تتخذوا اباءكم واخوانكم اولياء ان استحب الكفر على الايمان ومن يتولهم منكم فاولئك هم الظالمون قل ان كان اباءكم وابناءكم واخوانكم وازواجكم وعشيرتكم واموال اقترفتموها وتجاره تخشون كسادها ومساكن ترضونها احب اليكم من الله ورسوله وجهاد في سبيله فتربصوا حتى ياتي الله بامره والله لا يهدي القوم الفاسقين يا ايها الذين امنوا ان انت بجتاچونا بمبتو يامناچو وغنوچ ويلا لا تتخذوا اباءكم ولا جباتوچاچون اتيازو واخوانكم وندموچاچونم اولياء يقرب وغننا زمد وداچ ادرگاچو ان استحب الكفر على الايمان بامنت لاي كديتن كمرطنا كوددو እነዚህ አቅራቢያ የበተሰብ አባላቶቻችሁ እንኳን ቢሆኑ እነሱን እንደ ዘመድ ወዳጅ አርጋችሁ መያዝ የለባችሁም። ወመን የተወለሁም منكم ከዚህ ማስጠንቀቂያ በኋላ ከናንተ መካከን አወላጆቻችሁንም ሆነ ወንድሞቻችሁን ኩፍርን ከመምረጣቸው ጋራ ወዳጅ ዘመድ አድርጎ የሚይዝ ካለ ፈኡላኢከ ሁሙ ዛሊሙን እነዚህ አይነቶቹ ሰዎች በደለኞችና ግፈኞች ማለት እነርሱ ናቸው በማለት ያስጠነቅቃል። እንግዲህ አላህ Subhanahu Wa Ta'ala ሙእሚንና ከሃዲ የሆነ ወገን ሚናውን እንዲለይ ይፈልጋል ማለት ነው። አሁን ጊዜ እንደተለመደው ወይም እንደስልጣኔ እንደሚቆጠረው ዝም ብሎ የፈለገውን አመለካከት የፈለገውን እምነት ይዞ ወንድማማች ወዳጅ ዘመድ ተብሎ የሚከር ነገር አይደለም። በአላህና በመብቱ ያመነ ሰው በዛ በዲኑ አቋም ቀጥ ብሎ መሄድ አለበት። እና የሱን ዲን የሚጻረር ከሆነ ሌላው አካል ያንን እንደ ዘመድ ወዳጅ አድርጎ እሱ ጋራ ሙሉ ትብብር ማድረግ ወይም ፍቅርና አክብሮት መስጠት አይገባውም ማለት ነው። እርግጥ ነው ይሄን ሲባል ማህበራዊ ጉዳይ ሊያገናኘው ይችላል። በማህበራዊ ጉዳይ በኑሮ ደረጃ መገናኘት ያለ ነው፣ ወደፊትም በሌላ አያት ሊመጣ ይችላል ማለት ነው። ግን አውሊያ ማለት ከልብ የሚወዱትና የሚያፈቅሩት የሚያከብሩት የሆነ ወገንና ወዳጅ አድርጋችሁ እንዲያትይዙ ኩፍርን የመረጡትን ወገኖች ወላጆቻችሁና ወንድሞቻችሁ ቢሆኑም እንኳን ነው የሚለው። ይሄን ማስጠንቀቂያ አልፈው ተርፈው ግን ይሄን የሚያደርጉ ከተገኙ እነዚህ ግፈኞችና በደለኞች ናቸው በማለት ያስጠነቅቃል። ቁል ኢንካና አባኡኩም አሁንም በመቀጠል እንዲበላቸው ይላል ነብዩ። ወላጅ አባቶቻችሁ ወአብናኡኩም እንዲሁም ከአብራኮቻችሁ የወጡት ልጆች ወኢኽዋኑኩም ወንድሞቻችሁና ወአዝዋጁኩም ባለቤቶቻችሁም وعشيرتكم باتكالايم بير بيرا سبوشاچو وزنوشاچونا واموالو نقترفتموها وطاچو ورداچو يافراچوهاچو غنزبنا نبرتوش وتجارتون تخشونا كسادها مكسروان يمتفرولات يوانش نقيد ويم ياو كساراو يمتفرونا يمتفرونا يوانا اكونومي تقواماچو ومساكنو تردونها يمتفرونا منوريا بيتوش احب إليكم من الله ورسوله وجهاد في سبيله እነዚህ አሁን የተቆጠሩና የተዘረዘሩት ነገሮች ሁሉ ከአላህና ከመለክተኛው እንዲሁም በአላህ መንገድ ከመታገል የበለጠ የሚወደዱና የሚከበሩ ከሆኑ ፈተረበሱ እናንተ ጥፋተኞች ናችሁና በአላህ በኩል የሚመጣባችሁን ቅጣት ጠብቁ حتى يأتي الله بأمره الله بنان تلاي يأسلال فهم الثاني كم يادر سباك جدرس تبقوا بمالت يأسنككال والله لا يدي القوم الفاسقين نا هون يتزرزروا في النجوات كالله الناس ملك تنياو عندهم كجهادي عبلتوا الناس قدموا يمي ودنا يمي أفكروا سواج الناس فاسق وجناتشو فمهناتشوهم الله رقموا فاسق كالله فكار يفنزتنا يامسوا يهونتون وزنواتي يفلاحن ويمي مدعين يون من جد عي مراتشوهم بلا عسقنك تلال لما لدنا ناقريها بابال ماننين يوم مؤمنين يملن سوهلو ራሱን ዝሮ እንዲገመግም የሚያደርግ ነው ማለት ነው። እያንዳንዳችን እንግዲህ አላህንና መልእክተኛውን ለዲን መታገልን የቱን ያህል ነው የምንወደው ብለን ብንጠይቅ አብዛኛዎቻችን በጣም አጥፊ ሁኔታ ላይ እንደምንገኝ ነውና የሚያሳየው አላህ Subhanahu Wa Ta'ala ጠብቁኝ እንግዲህ ዱንያ ገንዘብን ንብረትን ወገንን በዲን ጋራ በሚያዝበት ጊዜ ማንኛው አዝማሚያውና የሚያጋድለው የሚባለው ነገር ሲታይ እያንዳንዳችን በመላእክታችን ለመዋሸት ከፈለግን የዲኔን ያላህን ያህል ማከብረው የለም ልንል እንችላለን። ግን በተጨባጭ ሁኔታ ሲታይ ምን እንደምናከብርና እንደምናቀድም እናቃለንና ሁላችንም ራሳችንን ገምግመን የሚበጅንን እንድንመርጥ ያደርገናል ማለት ነው። ካልሆነ ግን እኛ እንኳን ራሳችንን ብናጋነንና ብናመኳሽም አላህ ፋሲቆች ናቸው ይያለ ነውና ፋሲቆችን ደግሞ የነጃን መንገድ አይመራቸውም ሲል ያስጠነቅቃል። لقد نصركم الله في مواطن كثيرة ويوم حنين إذ أعجبتكم كثرتكم فلم تغن عنكم شيئا وضاقت عليكم الأرض بما رحبت ثم وليتم مدبرين ثم أنزل الله سكينته على رسوله وعلى المؤمنين وأنزل جنودا لم تروها وعذب الذين كفروا وذلك جزاء الكافرين ثم يتوب الله من بعد ذلك على من يشاء والله غفور رحيم لقد نصركم الله في مواطن كثيرة فأونتو الله سبحانه وتعالى ببزو يطرم يدعوش ديلنا كنائتو اتشوها للان مري نبينا صحابوش كتر اتشو تكي تاكم اتشو وسلم بنب ربت كزير الله سبحانه وتعالى اني الله اتشو نابرتو والوك الكدانو تمامنو ستاقلو بيت لأيو تورم يدعوش يالا سبوت النيال تبقو تديل ياغينو نبرا يانن لأتاوسا اتشو نو مالتنو ይሄው እናንተ ፍቃዴን በማክበራችሁ በያጋጣሚው ጦርነት ባደረጋችሁ ቁጥር አላህ Subhanahu Wa Ta'ala እየረዳችሁና ድል ያጎናጸፋችሁ ያለ መሆኑን ታያላችሁና ታውቃላችሁ። ወየውማ ሁነይን የሁነይን ለት እንኳን ሳይቀር ይላል። የሁነይን ድል እንግዲህ በጣም ተስፋ ተመነመነ በኋላ የመጣ ስለሆነ በልዩ ሁኔታ ማየቱ ነው እሱ። ሌሎቹ ድሎች ቀደም ብለው ገና ከጅምሩ አንስተው ነው የሚገኙት። የሆነይን ግን መጀመሪያ ባላሰቡት ሁኔታ ምንም አንነካም ይያሉ ሲቁራሩ ድንገት ችግር ላይ ወድቀው እንደገና ደግሞ በመጨረሻ ተስፋቸው ሊሟጠት ሲቀር መልሶ አላህ Subhanahu Wa Ta'ala እየሰጣቸው በመሆኑ በልዩ ሁኔታ በሆነይን ለትም ዲር እየሰጣቸው ነው ይላል። ኢዛ አጀበኩም ከትረቱኩም የሆነይን ለት የናንተ ብዛት በጣም አስገርሟችሁና አቁራርቷችሁ በነበረበት ጊዜ ሰላም ትሁን ያንኩም ሸአግን ብዛታችሁ በጦርነቱ ላይ በመትገቡበት ጊዜ ምንም ሳያገለግልና ሳይጠቅም የቀረ ጊዜ ወባቀት አለይኩም አልአርዱ ካጋጠማችሁ የጦርነቱ አደጋ ያላችሁበት መሬት ክልሉ የጠበባችሁ ጊዜ ሰው እንግዲህ ሲጨንቀውና ሲደነግጥ መሬት ቃጤ የሆነበት ይባላል በተለምዶ ማነጋገር እና መሬት የጠበበች እኔ መሮጫውም ማምለጫውም ሁሉም ነገር ግራ በሚገባ ጊዜ መሬት ራሷ የጠበበች ትመስላለች ሲደነግጥ ሰው ማለት ነው። ናመሪየት ቢማራሁበት ማለት ማአሩህ ዲያ ሰፊ ከመሆኑ አጋራ መሬቷ ራሷ የጠበበች በመሰለበት ወቅት የሆነይን ለትም ዲል ሰጥቷቸዋል። ከመ ወለይቱ ሙዲብሪን እና ባጋጠማችሁ ጭንቀትና መደናገር ወዳውኑ ጀርባ ሰጣችሁ እንድትሸሹ ያደረጋችሁ ሁኔታ ላይ ሳይቀር በመጨረሻ ዲል ሰጥቻችኋለሁኝ ይላል። እና እንግዲህ የሆነይን ጦርነት መካ ከተከፈተ ቀጥሎ ነው። መካን እዚህ በረመዳን ከፈቱና እንደገና ረመዳን እዚህ ጨርሰው ሸዋልንም አገባደው በዝንጨዲ አካባቢ ነው ይባላል ወደዛ ያመሩት። እና እዛ ላይ እንግዲህ ሐዋዚን የሚባሉ ብሔረሰቦች ነበሩ። በጣም ጠንካራ ጦር ነበራቸው። እርግጥ ቁጥራቸው ጥቂቶች ናቸው 4000 አካባቢ ነበሩ ይባላል። ነብዩ ግን መካ ሲገቡ 10000 ጦር ይዘው ነው የገቡት። ከዚህ ከአዲስ ሰለምቴዎቹ ደግሞ ጨምረውበት 12000 ጦር ይዘው ነው የሄዱት። እና ከዛ በፊት እንግዲህ 12000 ጦር ሞልቶ ያቅም ቁጥራቸው እነሱ ለመጀመሪያ ጊዜ ከፍተኛ ቁጥር ላይ ተለደረሱ ተዘናቁ። እና ለንግለበ اليوم عن قلة العدد ብሎ ተናገረ ባዱ ሰሃባ ይባላል። ያ በቁጥርም ቢሆን ዛሬ ከጥላቶቻችን የላጥነንና ዛሬ አንሸነፍም ይላል። ይሄ ግዜ አላህ ተቀየመው በዚህ አባባል ባንዲ ሰው በመጥፎ ንግግር ፈጠቃላይ ይዘን ሁሉ ሰው እድል አደጋ ላይ ጣለው ማለት ነው። ታዲያ በቁጥርና በብዛት ነው እንደዚህ ለሚመጣው ገሉ እንግዳውስ በእናንተ አቅም ከሆነ ሞክሩ አለና እነዛኞቹን እንግዲህ ባልተጠበቀ ሁኔታ ተጠናክረው እንዲጠብቋቸው አደረገ ማለት ነው። እና እነዛ ይሄን መካን እንዴት እንደከፈቱ ያቃሉ ብዛታቸውን ሁሉንም ነገር አጥንተዋልና እኛን የሚጠቅመን ቦታ ነው ስትራቴጂክ ገዥ የሆነ ቦታ መያዝ አለብን ብለው ከተማቸው ባልተለመደ መልኩ እነሱ ከተማቸው ነው ያሉት ብለው ነው የሚሄዱ ተዝናንተው። እነሱ ግን ከተማው ሊመጡ በጣም የሸለቋማ ቦታ ጎርጓዳ ተዋራ ቦታ ነበር። እዛ ተዋራ ቦታ መሬት መሽገው በየሸለቆው ተሰክስተው በማይታይ አካባቢ ተኝተው ይጠብቋቸዋል ማለት ነው። እነሱ ገና በማዶ ከተማው ነው የሚያውቁ ዛ ከተማ ሄደን ያጠማለን ብለው ዛሬ በብዛት ማንንም አይደፈረን ማንንም አይመክተን እንዳውም ከተማውን ለቀው ሸሽተው ሄዶ ይሆናል ይያሉ ይዝናናሉ ማለት ነው። እነዛ ሰዎች ግን ተስፋ ቆርጠዋልና እንግዲህ የመጨረሻ አጥማችንን ሁሉ ተጠቅመን እነሱን ማጥቃት አለብን ብለዋል። ቦታውም በጣም ወሳኝ ቦታ ስለያዙ እነዚህ ዝም ብለው ተዘናቸው ሲሄዱ በመሐከል አገባቸው በቆረጣ ማለት ነው። ከኋላም ጠምጥመው በሸለቆው እንዳይተሰውረው ከፊትም ከበው አንድ ጊዜ መስተናፈኛ አለለው መጥፎ ቦታ ላይ በሚደርሱ ጊዜ እነሱ ያገራቸው መውጣ መግቢያውን ያውቁታል። አንድ ጊዜ ጦርነት ዙሪያውን ሲከፍቱባቸው ወዲያት እንደሚሸሹ እንኳን አላወቁም እንኳን እንደሚመክቱና እንደሚከላከሉ ማለት ነው። እና እንደዚህ አይነት እንግዲህ የመደናበር ሁኔታ ተፈጠረና ሁሉም ምግራው ጭኝ ይያለ ሽሽቱን ተያዘው ማለት ነው። ረሱልና በጣት የሚቆጠሩ በጣም ጥቂት ግለሰቦች ብቻ ናቸው በግንባር የመከቱት የዛግሪ። እና የሚገርም በጣም ቋሚ የነበሩ ታዋቂ ጀግኖች ሁሉ ለመሸሽ ሲገደዱ የዛለት አዲስ ሰልሞ ከሄዱ ሰዎች ግን ገና አንድ ወር ከመናምን የሆናቸው ሰዎች ያልሸሹ ተገኙ ይባላል። የኢማን ነገር መቼም አያስታውቅምና እና ከነዛ መካከል የነብያችን አጎት ወይም ያጎታቸው ልጅ አቡ ሱፊያን ኢብኑ ሐሪስ የሚባል ነበር። እሱ ነበር ባጠገባቸው ያለው በቅሏቸውን ይዞላቸው ይያለ ሰው እየከዳ እየሸሸ ወደ ኋላ ሲመለስ እሳቸው ዝም ብለው ፈረሳቸውን እየኮለኮሉ ወደፊት ወደ ጦሩ ይጋፈጣሉ። እንደ ጦሩ እኮ ያንቱ ጦር ወደ ኋላ ተመልሷል ብቻውን ወዴት ነው የምትሄዱ ይያለ ቃጫ ይዝባቸዋል የሰውዬ። ታዲያ እነሱ ቢመለሱ እኔ አላህ ነብይ ሆኜ ልሸሽ ነው እንደምትፈልገው አሉ። እንግዲህ በትክክል ያላህ ነብይ መሆናቸውን በእያጋጣሚ ያስመሰክራሉ በአቋማቸው ማለት ነው። አነ ነብዩ ላከዲብ አነ ኢብኑ አብዱል ሙጥሊብ አሉ ይባላል። እኔ ያለ ምንም ጥርጥር ያላህ ነብይ ነኝ። ከዛም ሌላ ደግሞ የነ አብዱል ሙጥሊብ ዘር ነኝ። እና አብዱል ሙጥሊብ በጀግንነት በጣም የታወቁ ናቸው። ግንባራቸውን ብላቸው አይመለሱም ይባላል በዛው በጃሂልያቸው እንኳን ያሉ ማለት ነው። እና በታሪካቸው ጦርነት ላይ እነሱ ለጥላት ተንበረከኩ አይባሉም ነበር። የነሱን ታሪክ አላጠፋውም ሸሽቻሉ። ከዛ በላይ ደግሞ ያላህ መልእክተኛ ነኝ ያላህ ነብይ ደግሞ በጦርነት አይሸሽምና ብቻዬንም ቢሆን እስከመጨረሻ ውድቀቷ ድረስ እቀጥልበታለሁ አለ። አረ ሊሆን አይችልም ኃይላችንን አጠናክረን ሰራዊታችንን አሰባስበን እንደገና አመጭ ሁኔታውን ቀይሰን መግባት አለብን እንጂ ይሄም አንዳው ዝም ብለው ሆዶ መጋፈጥ ማለት አደጋ መጋለጥ ነው ይያለ ብላቸው የለም እኔ አንድ እርምጃ ወደ ኋላ መመለስ አልችልም አለ። የግዜ ፈረሷን ቃጫዋን እንደወጥሮ ያዘባቸው እንዳከ የግዜ እኔ ታህያ ልጅ ምን አለ ይብለው ከላዋላ ይዘለው በእግራቸው ሰይፋቸውን መልጠው ወደፊት ሄዱ ይባላል። እንደገና እሷን ተወና ደግሞ ዘሎ ከኋላ እንደ ወገባቸውን አቅፎ ያዛቸው። ከዛ ሌሎችም ጓደኞች 3 4 መጥተው ረዱ። እና እዛ ፍጥጫ ላይ እንዳሉ መፈከር ያሰማግሳቸው እኔ አላህ ነብይ ነኝ አላህ ነብይ ሆኜ ልሸሽ ነው እንዴ ምንድነው የምትሉት ይያሉ ይቆጣቸዋል እነሱ። የግዜ አባቱም አጎታቸው ነበረው የዛ ግዜ እሺ የተወሰነ ደቂቃ ስጠኝ እኔ ትንሽ ቆምልኝ አሏቸው። ያው ጥላት ደግሞ ተወዳ እየገፋ መጥቷል። ያው ባለች አቅማቸው እየተከላከሉ አባት ድምጻቸው በጣም ከፍተኛ ነበርና እንደ ኮረብታ ቦታ ላይ ወጡና አይና አስሐቡል በቀራ ይያሉ ተ አይነል ሙሃጅሩን አይነል አንሳር ይያሉ ሲጣሩ እንደገና ወን ይዘሩበት ያን የሸሸውን ሰራዊታቸውን ማለት ነው። ይህ ጊዜ ከያለበት ልክ ላም እጃዋ ጠፍታት ስትጮ እጃዋ የሰማይ ጊዜ ሩጣ እንደምትመጣ ወይም እናቲቱ እጃዋን ስትሰማ እንደው ጀርጅራ እንደምትመጣው አንዴ ከያሉበት ገንፍለው ተመለሱ ሰሃቦች ይባላል። ይህ ጊዜ በዛይ በቅጥፈታዊ ሰዓት እንደገና ሰልፋቸውን አስተካክለው አቋማቸውን እንትን ብለው ውጊያው ባዲስ እንደገና ሲጀመር ወዳውኑ በቅጽበታዊ ፍጥነት አቸነፏቸው መልሰው ማለት ነው። እና እንግዲህ ያንን አይነት ውድቀት ያሳያቸው ለምንድነው ያሰውዬ በብዛት ዛሬ አንነካም ብሎ ስለተናገረ ተውሂድን በተግባር ነውና አላህ የሚያስተምራቸው በእኔ እርዳታ እንጂ በእናንተ አቅምና ብዛት አይደለምና የእናንተ አቅም የሚያዋጣ አለመሆኑን ላሳያችሁ ብሎ ነው። እና የዛ ጊዜ እንደሆነ መርከብ ከተሰበረ በኋላ አለቀልን ታሉ በኋላ ከነቢዩና በጣም ከተወሰኑት ግለሰቦች በስተቀር ሁላችሁም ጀርባ ሰጥታችሁ በሸሻችሁበት ጊዜ እንኳ ሳይቀር አላህ ዲል ሰጥቷችኋል። ታዲያ ይህንን ሁሉ እንክብካቤና የቅርብ ድጋፍ እያደረገላችሁ እናንተ ደግሞ ከሱ ፍቃድ የምታፈገፍጉበት ምክንያት ወይም ከሱ ሌላ ወዳጅና ዘመድ የምታረጉበት አይገባችሁም ነው የሚለው። ثم انزل الله سكينته እናንተ እንግዲህ ባጋጠማችሁ አስቸጋሪ ሁኔታ ለመሸሽ ብትገደዱም አላህ ግን ሱብሃነሁ ወተዓላ በነብዩ ወሊና ላይ እርካታን አወረደ ይላል። ያው ነብዩ ሰው ነበሩ ብቻቸውን እንግዲህ ያ የጥላት ጎርፍ ማዕበል መስሎ ሲመጣባቸው ለተወሰነ ደረጃ እንኳን ቢሆን ማሽሽግ ነበረባቸው። ግን እሳቸው ፍንክች አላሉ እና በልባቸው ውስጥ ሙሉ በሙሉ እንዳው ሙሉ ሰራዊታቸው አብሮ እንዳለ ሆነው በሙሉ ድፍረት ነው የተጋፈጡት ማለት ነው። እና በልባቸው ውስጥ የነን እንግዲህ የድፍረትንና የመረካካትን ስሜት አላህ Subhanahu Wa Ta'ala አሰፈነባቸው አላ ረሱሊህ በመነብዩ ላይ ወአለል ሙእሚኒን። ከዛም ቀጥሎ ደግሞ የሳቸው አቋም በመስተካከሉ በሙእሚኖችም ላይ እንደገና ተንጸባረቀ። የሳቸው ድፍረትና ቆራጥነት ለተከታዮቻቸውም እንደገና የወደቀውን ሞራል ነፍስ ሰራበት ማለት ነው። ወአንዘለ ጅኑደን ለም ተራውሃ እናንተ ደግሞ ያላያችኋቸው ሰራዊቶችም አወረደ ይላል። መላእክቶች ደግሞ ወርደዋል። ልክ እንደ በግር አልተዋጉም እንጂ በጨበጣ ዙሪያውን እንግዲህ ግንጣቸውን እያሰሙ ተክቢራ እያደረጉ አይዟችሁ ደረስንላችሁ ሲሉ የግዜ ሁሉም እንደገና ሞራሉ እየተገነባ መጣ ማለት ነው። በግራም በቀኝም የሚሸሸውም እንትንም ይለውም አይዟችሁ እኛ እኮ አለንላችሁ አላሁ አክበር እያለ በጀማአ ጉርብ እየሆነ ሲሰማቸው ጠላቶች መደናበር ጀመሩ። ያላወቅነው ኃይል መጣ። እነዚህኞቹ ደግሞ የእነሱ መፈከር የሚያሰማ ሌላ ኃይል ሲመጣ እንግዲህ እኛ አይለናል በዛ በኩል ያለው የእኛ ጦር ጠንክሯል እያሉ ነፍሳቸውን እየገዙና እየተስተካከሉ መጡና ወዳውኑ አላህ Subhanahu Wa Ta'ala ተሽንፈት ወደ አሸናፊነት ለወጣቸው። ወአዘበ الذين كفروا እነዚያ ከሃዲ የሆኑትን ሰዎች ቀጣቸው ባላሰቡት ሁኔታ ማለት ነው። ወዛሊከ ጀዛኡ አልካፊሪን ይሄም የከሃዲዎች ተገቢ ምንዳቸው ነውና ቀደም ሲል ያው በባጢል አላህ Subhanahu Wa Ta'ala ሙእሚኖችን ለማረምና ለማስተካከል ብሎ የተወሰነ እንትን ቢያደርስባቸው እነሱ ግን በገዛ ኃይላችን ያጠቃንና ያሸነፍን መስሏቸው ሲኩራሩ ወዳውኑ ደግሞ ዝሮ አስጠቃቸውና አስቀጣቸው ይላል። ثمهتبullah من بعد ذلك على من يشاء እና ከዚያ በኋላ ደግሞ አላህ Subhanahu Wa Ta'ala ከነዚህ ከተጠቁት ወገኖች ከካፊሮቹ ማለት ነው በፈለገው ላይ በእርቅ መለስለታል ይላል። እነዚህ እንግዲህ ሐዋጂን ይባሉ ነበር። በመሰረቱ ከቁረይሽ ጋራ የዘር ቁርኝት አላቸው። እነዚህ ሰዎች እንግዲህ ቁረይሾች እንዴት ተሸነፉ በማለት ቁጭት ጭምር ነበር ያነሳሳቸውና ያምናሉ ተብለው ያልተጠበቁት ሰዎች ከሽንፈታቸው በኋላ ሀቅ መሆኑን ተገነዘቡና ያምናሉ ያልተባሉትን እንደገና ደግሞ ለማመን አስቻላቸው። ይህንንም እንግዲህ ከማመናቸው በፊት አስቀድሞ አላህ ተናግሮት ነበረ ማለት ነው። ወላሁ ገፉሩ ረሂም አላህ ምሕረት ሰጪና በጣም ሩህሩህ የሆነ ጌታ ነውና መጀመሪያ እንግዲህ እነሱ አቸነፍን ብለው በባጢላቸው ቢኩራሩም እንደገና ባጋጠማቸው ውድቀት ራሳቸውን ገመገሙና ከነሱ መካከል አብዛኛዎቹ ከኩፍር ወደ እስላም የመመለስ ዲል ፈጣቸው ነው የሚለው። እና እነዚህ ሰዎች እንግዲህ የነቢያችን የጡት እናታቸው ሙዚት ሆና ያሳደገቻቸው ሐሊመቱ ሳዲያ የምትባለው የነዛ ሰዎች ተወላጅ ነበረች። እና እሷ እዛ መካከል ትገኝ ነበር በዛው ኋላ እንግዲህ ምርኮ ተተያዙ በኋላ ተተ